Buna beraber. Ne var? Ve kavlu şeyh rahmanullah. Şefa'nın katına. Şefa'nın dün. Cemre ne var? Ve kavlu şeyh. Bismillah. Ve kavlu şeyh rahmanullah. Allah izin illaçevna şeyh ibn-i teyniyya indihilallu. Ve lehu sallallahu aleyhi ve sellem. لنبي عليه الصلاة والسلام في القيامة يكما ألت ثلاث شفاعات صوت ما استرق أوش الله في النبي عليه الصلاة والسلام صوت إرقوش يادر جالو صوت إرقوش يتهيد جالو النبي عليه الصلاة والسلام أمون خالة جال بيان للشفاعات التي بيان إيهم عبراريانو صوت شفاعات يالو ابن تيمية النبي عليه الصلاة والسلام صوت شفاعات جامدت بيان جلسانو للشفاعات التي لن الزائر كل يقوم بها النبي صلى الله عليه وسلم النبي عليه الصلاة والسلام لم يقهد أشو إركوج مكي في يوم القيامة يقام إلك بإذن الله تعالى بع الله فكأرنو رغم من كهيد إركوج إركو بع الله فكأرنو الزبا فكأر لا يهون إشلال سو الناس وشيكات يهون سو السنياس وقلت وبيستارك يهون السنو فكأر لا يتعيش إشلال ولكن يوم القيامة النبي عليه الصلاة والسلام النزل صوص إركوج يقهدو በአላህ ፈቃድ ነው باذن الله تعالى هكذا ذكر الشيخ رحمه الله እንደዚሁ رحمه الله الله يذنላቸው እና الشيخ ዘርዝረዋል ምን انواع الشفاعه ያማላጅነትን አይነቶች ሁና እዚ ኪታባቸው ላይ ዘርዝረውታል مختصرهن አጠር ባለ መልኩ አጠር አድርገው አጭር የሆነ ትንታኔ ሰጥተዋል هكذا እንደዚሁ ذكر الشيخ رحمه الله الله يذنላቸው እና الشيخ ابن تيميه ዘርዝረዋል انواع الشفاعه يشفعان عينته هنا ذي كتاباته لاي مختصره اطر ادرجو زرزروا ليلا كتاباته لاي لصفاتن الثاني بيسطوتن وهي ارق وين شفاعه يشفع عينته على سبيل الاستقصاء على سبيل الاستقصاء مولو بمولو سنقرباتو معناتنا تلقمو مولو بمولو سيقربو مولو بمولو معناتنا استقصاء معناتنا نغراتوتين اطارتو ሙሉ በሙሉ ማቅረብ ማለት ነው። ሶስት ብለው ነበር ያቀረቡት አይደል? ሙሉ በሙሉ ስንቆጥራቸው 8 አካባቢ ይሆናል። ሸፋዓው ወሄ አላሰብለ ለስትቅፋ ሙሉ በሙሉ ስንመለከታቸው እነዚህ የነብዩን አለይሂ ሰላቱ ሰላም ማማለት 8 አንዋ 8 አይነት ርቆች ናቸው የሚካሄዱ 8 አይነት ርቆች የነብዩ ብቻ አይደለም ሌሎችም ይጋሯቸው አሉ። በተወሰኑት ላይ ማለት ነው። ለማንኛውም ወሄ እርቅ ወይም ማደራደር ወይም አማላጅነት አላሰብለ ለስጥቅሳ ሙሉ በሙሉ ስናመጣቸው 8 አንዋ 8 አይነት እርቅ ነው የሚካሄደው የመልቂያማ ምንሃ ከ8ቱ ማሆ ኻስም ቢነብዩ ሰለላሁ ዐለይሂ ወሰለም ነብዩ ብቻ የሚለዩበት አለ ወምንሃ ማሆ ሙሽተረኩን በጋራም የሚጠቀሙት አለ በይነሁ በነብዩና ወበይነ ገይሪሂ ሌላም አካል የሚገባበት አለ ሽምግልናው የሽምግልና አይነት ወልዮችን ያስታርቃሉ መላእክቶችን ያስታርቃሉ ያአላህ ታላላቅ ባሮችን ሊያስተርቁ ይችላሉ። ለነብዩ ብቻ የተለየ የርቅ ሂደት አለ። የርቅ አካሄድ አለ። ነብዩ ብቻ የሚለዩበት። ሚንሃ ከ8ቱ ማሆ ኻስ እንደነ ሰለላሁ ዐለይሂ ወሰለም ለነብዩ ብቻ የተለየ አለ። ወሚንሃ ከ8ቱ ማሆ ሙሽተረኩን በጋራም የሚጠቀሙት አለ። በይነሁ በነብዩና ወበይነ ገይሪሂ በሌሎች መካከል። ይሄ ግልጽ ነው አይደል? ግልጽ ነው። እና አለ ኢንሻአላህ። አሽፋአቱ ልኡላ ከ8ቱ 3ቱ ለምሳሌ ነብዩ ብቻ ናቸው የሚፈጽሙት። 3ቱ ሶስቱን የመጀመሪያዎችን ነብዩ ብቻ ናቸው የሚያካሂዱ ከዛ ውጭ ያሉት አምስቱን ደግሞ ሌሎች ማካላቶች ይገቡበታል ታላላቅ የአላህ ባሮች ማለት ነው። አሽፋአቱ ልኡላ የመጀመሪያው አማላጅነት ታላቁ ነው ይሄ አሽፋአቱ ልኡላ የመጀመሪያው አማራጅነት አሽፋአቱ ልዑዝማ ታላቁና ታላቅ የሆነው ሸፋዓ ነው ማማለት ነው። ሸፋአተ ልዑዝማ ይባላል ወይ ይሄ ሸፋአተ ልዑዝማ የሚባለው አልመቃሙ ልመህሙድ ታላቅ ለነብዩ የተሰጠ ማዕረግ ነው ታላቁ ማዕረግ አሳ አይባአተከ ረብከ መቃመን መህሙዳ አላህ ከአላህ ተስፋ ይደረጋል ከአላህ የተረጋገጠ ነው ላንተ መቃመን መህሙድ የተመሰገነ የሆነ የመጀመሪያውም የመጨረሻውም የሚያመሰግነው ነውድስት የሆነ ደረጃ ይሰጣል ጌታ ብሏቸው አንብዩን አለይሂ ሰላቱ ሰላም ያ መቃመን መህሙድ የሚባለው ምንድነው መቃመን መህሙዱ ምንድነው ነብዩ አለይሂ ሰላቱ ሰላም የውም القيامة اهل الموقفوችን የሚያስታርቁ ተርቅ ነው ሸፋዓተል ዑዝማ ይባላል ታላቁ እርቅ ማለት ነው ታላቁ እርቅ ታላቁ አማላጅነት ይባላል። ወሄ ሸፋአተ አልዑዝማ አለመቃም አልመህሙድ ታላቁና ምስኪን የሆነው ደረጃ የነብይ ደረጃ። ወሄ መቃም አልመህሙድም ይሁን ሸፋአተ አልዑዝማ ማለት ወሄ አይሽፋ አንነብዩ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም ሊያማልዱ ነው። ምን አይቅዲ አላሁ ተዓላ አይቅዲ አላሁ ሱብሃነሁ ራቂ ተገባው ጌታችን ውሳኔ እንዳስተላልፍ ፍርዱን እንዳስተላልፍ በእነ ዒባዲህ ተባሮቹ መካከል ባዕደቱ ለልመውቂፍ ዐለይሂም ሜዳው ላይ መቆም ከበዛባቸውና ከረዘመባቸው በኋላ ሜዳው ላይ ይቆማሉ። ፊአረሳት አልቂያማ መቆሙ ይበዛል። ላቡ ስቃይ ብዙ ስቃይ አለ። እዚህ መካከል እፍ ያ ረሱላህ አረ ወይ ጀነት መሆናችን ወይ የጀሃነም መሆናችን ይታወቅልን በቃ የሆነ ነገር እንወቀላለን። በዛን ሰዓት ነው ፍርድ ይጀመር ባክህ አላህ ብለው ፍርድ እንዲጀመር ያደርጋሉ ነብዩ አለይሂ ሰላቱ ወሰለም። ይሄ ሸፋአተ አልዑዝማ ይባላል። አላቁ የነብዩ አለይሂ ሰላቱ ወሰለም ማማለት ወይ አይሽፋ አንነ ሰለላሁ ዐለይሂ ወሰለም ነብዩ አማላጅ ሆኖ ይቀርባሉ። አይቅዲ አላሁ ሱብሃነሁ ራቂ ተገባው ጌታችን ፍርድ እንዲሰጥ በእነ ዒባዴ ተባሮቹ መካከል ፍርድ እንዲሰጥ እንዳደረገ بعد طول الموقف عليهم نقوم كرزمباشو بحالا وبعد مراجعاتهم كتن كراستونا كتمل اللسو بحالا النزيه سولجيك الانبياء النبياتوش كار كتمل اللسو بحالا مراجع مالت من ملالس مالتنا عدم قاري هيدالو وراس المكنات يكربال ابراهيم قاري هيدالو فكذلك راس المكنات وموسى قار عيسى قار نترش علي نبيو قار عليه الصلاة والسلام يمتعب هينو تعلقوا النبيو عليه الصلاة والسلام عمالكم وفقنا الله رزقنا الله سبحانه ايقضي الله سبحانه راك يتجبوا جيتاكين فرج انديت بين عبادي تباروتو مكاكل بعد طول الموقف عليهم ميداو لا يقوم كرزمباشو بحالا وبعد مراجعتهم كتملالسو بحالا الانبياء النبيات وشكا للقيام بها اسوان انديقوموا لاشو انديفصموا لاشو معناتني النبيات وشكا ميملالسو لمندنو للقيام بها انديفصموا لاشو انداكهيدو لاشو ورقو አደራዳሪ ሆኑና ያ ኢብራሂም አንተ ታላቅ ሰው ነህ ባክህ ይያሉ ሁሉንም ነቢያቶች በትን የተዘረዘሩትን ሸፋአተን ሐዲስ ሸፋአን ቀጠናል ተማንታ ይችላል ነግራቸዋል እና يقوم بها نبينا صلى الله عليه وسلم መጨረሻ ላይ ነብዩ فيقوم بها ነብዩ ይቆማሉ ነብዩنا صلى الله عليه وسلم بعد اذن ربي ጌታ ተፈቀደላቸው በኋላ እሳቸው ኃላፊነቱን ይወስዳሉ فيقوم بها እሳቸው ያካሂዱታል ማለት ነው። ይዟት ይነሳ ይቆማሉ ማለት ያደርጉታል ማለት ነው። ፈየቁሙ بها ያካሂዷታል ነብዩ አለይሂ ሰላቱ ወሰለም። ይሄ ሸፋአተ አልዑዝማ የሚባለው ነው። አንድ ይሄ ነው አንድ ሸፋዓ የውመል ቂያማ ያለው ዋናው ሸፋዓ ይሄ ነው። ሁለተኛ አሸፋአቱ ሳኒያ ሁለተኛው የርቅ ወይንም ደግሞ ያማላጅነት አይነት ሸፋአቱሁ ሰለላሁ ዐለይሂ ወሰለም ነብዩ ያማልዳሉ። ለምን ምንን ፊዱኹ ለአህሊል ጀነ የጀነት ሰዎች እንዲገቡ بعد الفراغ من الحساب حسابو ከተጠናቀቀ በኋላ ሂሳቡ ካለቀ በኋላ የጀነት ሰዎች ጀነት ይግቡ ብለው ያስፈቅዳሉ። በሩንም ያንኳኳሉ ይከፈትላቸዋል የጀነት ሰዎች ጀነት እንዲገቡ ይደረጋል። ራሱ ሂሳቡ ካለቀ ፍራጥን ከተሻገሩ በኋላ ገና በሩ ተንኳክቶ ነው የሚከፈተው አይደል? ያ ራሱ አንድ ሸፋ ነው። ሁለተኛው ሸፋ የጀነት ሰዎች ጀነት እንዲገቡ መጀመሪያ ሂሳቡ ድርድሩ እንዲጀመር ነበር። ከዛም በኋላ ደግሞ ሁሉም ፈተናውን ያለፉ ሰዎች የጀነት መሆናቸው ተረጋግጠላቸው ሰዎች ጀነት እንዲገቡ ያስፈቅዳል ነብዩ አለይሂ ሰላቱ ወሰለም። ሁለተኛው ሸፋዓ ይሄ ነው። ይደኹል አህል ጀነት የጀነት ሰዎች እንዲገቡ بعد الفراغ ከተጠናቀቀ በኋላ من الحساب حسابو ከተጠናቀቀ በኋላ አሸፋአቱ ሳሊታ ሶስተኛው ሸፋዓ ሶስተኛው አማላጅነት አይነት ደግሞ ሶስተኛው ሸፋአቱሁ ሰለላሁ ዐለይሂ ወሰለም ነብዩ ያማልዳሉ። ሶስተኛው አይነት የነብዩ አማላጅነት ይሄ ነው። ሸፋአቱ ሰለላሁ ዐለይሂ ወሰለም ነብዩ ያማልዳሉ። ያንኒ አቢ ጣሊብ አቡ ጣሊብ አጎታቸውን ያማልዳሉ። አቡ ጣሊብ አጎታቸውን ያማልዳሉ ነብዩ አለይሂ ሰላቱ ወሰለም ያስታርቃሉ። እባክህ ብለው ጌታቸውን ይለምናሉ። ወላኪን ከጀሃነም ሙሉ በሙሉ አይወጣም። እኔ ባልኖር ኖሮ ብለው ነብዩ አለይሂ ሰላቱ ወሰለም ለካነ ፍድርከል አስፈል ታችኛው ጀሃነም አዘቅት ውስጥ ይገባ ነበር አጎቴ አቡ ጣሊብ ብለዋል። ወላኪን ፈበህተህን الناس ከእሳት ሆነ የተወሰነ ጥልቀት አለው እሳት ውስጥ ነው የሚገባው እስከ እንትኑ ድረስ ማለት ነው። ለልካዓደይኑ ደርሳል ጥልቀት የሚገባበት እስከ ቁርጥምጥሚቱ ድረስ ያሰጥመዋል። የውሃው የእንትኑ ውሃ ማለት ነው ፈሳሽ እንትኑ ጀሃነም እዛ ውስጥ ገብቶ የغلي دماغه من شدة الحر ከሐራራው ጥንካሬ የተነሳ ጭንቅላቱ እንደ ወጥ ይፈላል ይላል። እንደውም እንደኔ ጀሃነም ውስጥ ያለ የሚቀጣ የለም ብሎ ነው የሚያስበው አቡ ጣሊብ። እኔ ባልኖርና እኔ ጌታዬን ባልለምንለት ኖሮ ምን ይሆን ነበር አሉ። ሲደርክ አፍል ካቲኑ አዘቅተ ጀሃነም ውስጥ ይገባ ነበር ብለዋል። لانه مشرك ይሄ ተፈረደለት ለምንድነው? ولا تنفعهم شفاعه الشافعين لا يا امالاجوت امالجو አያድናቸውም ከሃዲያኖችን ብለዋል። በሽርክ ላይ ሞቶ ያለ ግን ይሄ ኤክሰፕሽናል ነው። ኤክሰፕሽናል እዚህ ላይ ብቻ ተፈርቶላቸው ነብዩ አለይሂ ሰላቱ ወሰለም ሙሉ በሙሉ ማውጣት አልቻሉም ተውሂዱን አልተቀበላቸውምና ሙሉ በሙሉ ጀሃነም ውስጥ አልገባም በጣም ለፍቷልና እንደውም ይሄ ሰውዬ አቡ ጧሊብ የዛን ሰዓት አለመቀበሉ አቡ ጧሊብ ነብዩን አለይሂ ሰላቱ ወሰለም ተውሂዱን ቢቀበላቸው ኖሮ ይላሉ ቢቀበላቸው ኖሮ ሙሉ በሙሉ ቁረሾች ነብዩ ላይ ይረባረቡባቸው ነበር። አቡ ጧሊብ እድናቸው ውስጥ ነው ለቁረሾች ሃይማኖታቸው ውስጥ ስለሆነ ነብዩን እንዳይመቱ አቡ ጧሊብን ፈሩ። አቡ ጧሊብ ደግሞ በግማሽ ጎኑ ከነብዩ ጋር እየረዳ ነው በእምነቱ ደግሞ ከነሱ ጋር ነው አስቸጋሪ ሆኖባቸው በቃ አየር ላይ ሆኖ ነበር የቆዩት። አለመቀበሉ አንድ አይነት ህክማ ተደርጎ ሊሆን ይችላል ብለው ይወሰዱታሉ። ኢንሻአላህ ለማንኛውም ነብዩ አለይሂ ሰላቱ ወሰለም 10 አጎቶች አሏቸው። ከአስሩ አጎቶቻቸው አራቱ እስላም ላይ ደርሰዋል ስድስቱ ቀድመው ነው የሞቱት። ከአራቱ ሁለቱ እስላምን ተቀብለዋል ሁለቱ በክህደት ነው የሞቱት። ሐምዘቱ ኢብኑ አብዱል ሙጣሊብ እና አባስ ኢብኑ አብዱል ሙጣሊብ ሁለቱ እስላምን ተቀብለዋል የነብዩ አጎቶች ናቸው። አባስ ኢብኑ አብዱል ሙጣሊብ በድር ላይ የተማረኩት ማለት ነው የአብደላህ ኢብኑ አባስ አባት የታላቁ ሙፈሲር ማለት ነው። አባስ ኢብኑ አብዱል ሙጣሊብ ሌላኛው ደግሞ ሐምዘቱ ኢብኑ አብዱል ሙጣሊብ ሐምዛ ኢብኑ አብዱል ሙጣሊብ ነብዩ አለይሂ ሰላቱ ወሰለም አሰዱላህ ብለውታል ያአላህ አንበሳ ብለውታል ወይም ሰይዱ ሹሃዳ የሰማዕታት ልዑል ብለውታል የሰማዕታቶች ልዑል ብለውታል ሐምዘቱ ኢብኑ አብዱል ሙጣሊብ ደግነው ማለት ነው። እነዚህ ሁለቱ እስላምን ተቀብለውላቸዋል። አቡ ለሃብ የሚባለው አንዱ አጎታቸው ነው። አቡ ለሃብ ማለት ከበቴ ዳ አቡ ለሃብ ወተበማ አغنى عنه ማለት وما كسب سيفلان عرف እሱና ሚስቱ ሐማለተ الحطب ትባላለች። እነዚህ ሁለቱ ተረግመዋል። ዋናው አቡ ለሃብ የሚባለው ምን ሆነ ማለት ነው? አቡ ለሃብ ምንም ቁርአን እየተረገመ ነው ሁልጊዜ። እሱም ሙሽሪክ ሆኖ ሞታ አጎታቸው ነበር አዛ አድርጓቸዋል በጣም። ሁለተኛው አቡ ጧሊብ ነው። ይሄ አቡ ጧሊብ ይሄ ሙሽሪክ ሆኖ ነው የሞተው። ከአራቱ አጎቶቻቸው እስላም ላይ ከደረሱት ማለት ነው 10 አጎቶች ናቸው። ነብዩ አለይሂ ሰላቱ ወሰለም እና አቡ ጧሊብን ይሄንን ነብዩ አለይሂ ሰላቱ ወሰለም ማሳረቃቸው ኤክሰፕሽናል ነው። ለማንም ነብያት አልተሰጠም። የነብዩ ኢብራሂም አባት እንኳን አዘር ጀሃነም ውስጥ ይገባል። እዝን ሐታ ነብዩ አለይሂ ሰላቱ ወሰለም ሰውየውን ያ ረሱላህ አይነ አቢ አባቴ የት ነው አላቸው መጣና قال في النار جهنم نوال فتام دنجته ሲመለስ ና አሉት መጣ አቢ ወአቡك في النار ይሄን የሚያንተም አባት እኮ جهنم ናቸው አይቷል ከናን ካለ ይሄን አባት جهنم ወአቡ አቡ ነብዩና መሐመድ አለይሂ ሰላቱ ወሰለም ግለ አቡ ጣሊብ እቺን ያክል ጥረት አድርገዋል። ይሄ ኻፍያ ነው ሙሽሪኩ ነው ሞቶ ለሙሽሪኮች ሸፋዓ ይጥቅማቸዋል ኤክሰፕሽናል ናት እቺ ብቻ ወላ ተንፈዑሁም ሸፋዓቱ ሻፊዒን ያአማላጆች አማልጆ በምንም አይነት መልኩ አይጠቅማቸውም ብሏል። እቺ ኤክሰፕሽናል ናት ማለት ነው። ከጀሃነም ሙሉ በሙሉ ባይወጣም ትንሽ ጠቅሞታል። ሸፋዓቱ ሰለላሁ ዐለይሂ ወሰለም ሲአሚ ነብዩ አለይሂ ሰላቱ ወሰለም አጎታቸው አቢ ጣሊብን ያስፈርቃሉ የሆነ አማል ወይንም ደግሞ ለማማለድ አላህ ዘንድ ይቀርባሉ ይጠይቃሉ ዱዓይን ተቀባይነት አግኝቷል የተወሰነ ያክል ብለዋል። አይኸፈፈ عنه العذاب عذاب እንዲቀልለት وهذه يتي اسي اعمالجنت خاصتهم به لنبيو بيت يتليجنا نبيو بيت ثاني شيء من يعرفوا ليلو نبياتهم انكم يعرفوا لان الله مكنيتهم الله اخبر تناذر على الله ان الكافرين كهديانوج لا تنفعهم اتقماتهم بفصم ايتقماتهم من شفاعه الشافعين يا اعمالجوج اعمالجنت ايتقماتهم شفاعه اعمالجنت الشافعين يا اعمالجوج اعمالجنت ايتقماتهم بلوا ونبينا اخبر نبينا عليه الصلاه والسلام راساتهم تناغروال من بلوا ان شفاعته يا نبي ما استارق لاهل التوحيد لتوحيد سوج لتوحيد بيت سوج خاصه لتوحيد بيت سوج بالسال نبي يناشدكم يوم القيامه الله يتقربوا جنتي يغبوا يقربلاتهم الذين يملوا توحيد اللهتون يتوسنه وانجيل يسروتن انجي قراش شركوت يالوتن نبيو جيتا يتقربوا عادراجلو አይቀርም ሽምግልና ማይካሄድም። ስንት አጎታለች ስንት ቤተሰባት ያ ሁሉ ቤተሰብ የነብዩ አለይሂ ሰላቱ ወሰለም ይገራርም ይገራል ያንንም ሁሉ ያስታርቁም ነብዩ አለይሂ ሰላቱ ወሰለም። የተውሂድ ሰው ሆኖ ግን የትም ይወለድ አፍሪካም ይሁን ጥቁርም ይሁን ምንም ይሁን ያስታርቃል። ስራቸውን ግን አስታርቁ ነብዩ አለይሂ ሰላቱ ወሰለም አቡ ጣሊብን ብቻ ከሙሽሪኮቹ አለ ተውሂድ ግን ሁሉንም ያቀፋል ነብዩ አለይሂ ሰላቱ ወሰለም አንሸፋአታ አስታራቂነታቸው አማላጅነታቸው ለአህሊ ተውሂድ ለተውሂድ ቤተሰቦች ኻፋ ብቻ ለተውሂድ ቤተሰቦች ብቻ ነው ነብዩ የሚያስታርቁ ለሽርኩ ስላሉት አይቻልም ማን ብቻ ሲቀር አቡ ጣሊብ ብቻ ሲቀር እሱም ሙሉ በሙሉ ወደ ጀነት እንዲገባ ነው አይደለም ምን እንደሆነ ነው ቀለል እንደለለት አይ ይخفف عنه العذاب فشفاعته نبي عليه الصلاه والسلام ما مالجاته لعمه ابي طالب لابو طالب لاغوتاه ما مالجاته خاصه به لساته بك يتلينه وخاصه لابي طالب لابو طالب بك يتلينه امياستارقوتن مشرك سون ما استارق امياستارقوتن نبيو بቻናቸው ابراهيم አባታቸውን አዘርን እንኳን አላዳም ነብዩ ብቻናቸው አማላጅ ነው አንድ እርቅም የሚካሄድለት ለአቡ ጣሊብ ብቻ ነው ሌሎች የነብይም አባት ይሁን የነብይም ልጅ ይሁን እርቅ አያገኙም የኖህ ልጅ ጀሃነም ይወርዳል አይደል የነሎጥ ሚስቶች ጀሃነም ይወርዳሉ የኖህ ሚስት ራሱ ጀሃነም ትወርዳለች ማማለድ አይችልም በቃ የለም አላህ ይትቀርበው ይቅርበላችሁ ወይንም ይሄንን ይቅርበለው አይሉ ለነብዩ ብቻ ተከለየ ነው ሰዎች አስተራቂውም ነብዩ ብቻ ናቸው ሽርኩስ ያለን አንድ ሰው የሚያስተረቁት እሱም ደግሞ ቁም ከሄዶ ለአቡ ለአቡ ለአቢ ጣሊብ ብቻ ነው وهذه الانواع الثلاثه نزلت كانوا يقرانچو 3 አማላጅነት አይነቶች ምን ይሰፋ خاصه بنبينا محمد صلى الله عليه وسلم نبيو محمد عليه الصلاه والسلام ብቻናችሁ ማካይባችሁ 3 ነርቁ ምን እ شفاعه العظمى ጀነት እንዲገቡ ሰዎች ጀነት እንዲገቡ ያአቡ ጣሊብ እነዚህ 3 አስተራቂነቶች ነብዩ አለይሂ ሰላቱ ወሰለም ብቻናችሁ ማካይባችሁ ሌሎችን አምስቱን ደግሞ እንዴ አሽፋአቱ ራቢዓ አራተኛ ያአማላጅነት አይነት አራተኛ የመልቂያማ የሚካሄድ ያአማላጅነት አይነት አራተኛ ሸፋአቱ ነብዩ አለይሂ ሰላቱ ወሰለም ያማልዳሉ ሌላም አብሮ ይጨመራችሁ ግሬ የለም እዚህ ላይ ሸፋአቱ ሲማን ይስተሐቀ النار እሳት የተገባው አካል ምን ዑሳት الموحدين ተውሂድያ ያላቸው ወንጀል የፈጸሙ ሰዎች ምን ዑሳት ወንጀለኞች አልሙወሂዲን ተውሂድ ያላቸው ወንጀል የፈጸሙን ሰዎች እሳት የተገባቸውን ሰዎች ያአላህ ይቅርበላቸው አላ የድኹላሃ እንዳይገባ ጀሃነም ራክ በተውሂድ ኖሯል እንደ ወንጀል የሰው ልጅ ነውና ተሳትቋል ለባክ ይላል ነብዩ አለይሂ ሰላቱ ወሰለም ፊመን ይስተሐቀ النار እሳት የተገባውን አካል ግን ምን ሆኖ ምን ዑሳት አልሙወሂዲን ተውሂድ ያላቸው ወንጀል የሰሩ እሳት የተፈረደባቸው እሳት እንዳይገቡ አላ የድኹላሃ ይሄን ያስተርቃሉ ነብዩ አለይሂ ሰላቱ ወሰለም አሽፋአቱል ኻሚሳ አምስተኛው አማላጅነት ሸፋአቱሁ ሰለላሁ ዐለይሂ ወሰለም ነብዩ ያማልዳሉ ማን ፊመን ደኸለ ናር እሳት የገባ ቀደም እሳት የተገባውን እንዲገባ የተፈረደበት ነበር አይደል አሁን ደግሞ የገባ እንዲወጣ ነው የቀደሙ የተፈረደበት እንዳይገባ ነበር አራተኛ ይግባችሁ ልዩነት አምስተኛው ሸፋአቱ ሰለላሁ ዐለይሂ ወሰለም ነብዩ ማማልዳቸው ፊመን ደኸለ ናር እሳት የገባ ምን ዑሳቲል ሙወሂዲን አሁንም ተውሂድ ያለው ተውሂድ ያላቸው ወንጀለኞች ማለት ነው ዑሳት ያአሲ ፍሉላሉ ዑሳት ቃዲ ቁዳት ዳኢም ዱዓት ይባላል ፍሉላሉ ዑሳት አልሙወሂዲን ተውሂድ ያላቸው ወንጀል የፈጸሙ አይኹረጀ ሚንሃ ከጀሃነም ውስጥ ከእሳት ውስጥ እንዲወጣም ሸፋ ያደርጋሉ ነብዩ አለይሂ ሰላቱ ወሰለም የተፈረደበት እንዳይገባ የገባ እንዲወጣ ሁለት አይነት እርቅ ማለት ነው ስድስተኛ ይሄንን ሌሎችም መላእክቶችም ነቢያቶችም ያማልዳሉ ይሄንኛው ማማለት አሽፋአቱ ሳዲሳ ስድስተኛ አማላጅነት ስድስተኛ አማላጅነት አይነት ሸፋአቱ ሰለላሁ ዐለይሂ ወሰለም ነብዩ ያስተርቃሉ ምን ከረፍዒ ደረጃ ከፍ እንድል በአዲ አህል ጀነ ከፊል ጀነት ሰዎች ደረጃቸው እንዲጨምርም ያማልዳሉ ይሄ ራሱ ማማለት ከገቡ በኋላ አንድ ቤት ያለው ሁለት ቤት እንዳገኝ ባለ 3 4 እንዳገኝ ማለት ነው ደረጃው እየጨመረ እንዲሄድ اللهم صل على ابي سلمى وارفع درجته في المهديين بلو دعاء ادعوا النبي عليه الصلاه والسلام ابا سلمان يقرب له يا الله مهرك ادركلت درجاون كف ادركلت في المهديين على درجه زياده درجه يلمنوا في ذي بوطاله فلذي درجان يطيقالوا النبي عليه الصلاه والسلام معناته አልገባችሁም እ ጀነተል ፍርደውስ አለ ጀነተን አድን አለ አይደል ጀነቶች አሉ አይደል የጀነት ዋናው ፒያሳው ማን ነው ዋና ከተማ የጀነት ዋና ከተማ ማን ነው እ ጀነተል ፍርደውስ ነው ዋናው ከተማ ዋናው ታላቁ ማለት አላህን ከጠየቃችሁ ምንን ጠይቁት? የነፈል ፍርደት ያ ሸፋዓቱ ሰለላሁ ዐለይሂ ወሰለም ፍርዕ ደረጃት ደረጃ ከፍ እንደ بعض اهل الجنه የጀነት ሰዎች ከፊል የጀነት ሰዎች ደረጃቸው እንዲጨምር ነብዩ ዱዓ ያደርጋሉ። ይሄ ሌላ ስድስተኛ አማላጅነት ነው። አሸፋዓቱ ሳቢዓ ሰባተኛው የአማላጅነት አይነት። ሰባተኛው ደግሞ ሸፋዓቱሁ ሰለላሁ ዐለይሂ ወሰለም ነብዩ ያማልዳሉ። እነማንን? ፊማኒስ ተወስ እኩል የሆነችባቸው ሐሰናቱም መልካም ስራቸውና ወሰይአቱም መጥፎ ስራቸው ሚዛን ላይ እኩል ይሆነ ይሄንኛው 100 ኪሎ ግራም ይሄንኛው 100 ኪሎ ግራም ከሆነ እኩል የትም አይንቀሳቀስም። ጀሃነም አይገቡም። እነዚህ ሰዎች ሚዛናው ያድርጉ ይይዛቸዋል ማለት ነው። ትንሽ ያደፋ ሐሰናው አንድም ትሁን ቢዋሂዳ ሐሰናው ካደፋለት ካመዘነለት ጀነት ይገባል። አንድም ትሁን ሰይአው ካመዘነ ጀሃነም ሊወርድ ይችላል። አላህ ከሻበት ማለት ነው። ይመሻትላህ ወላኪን ሐሰናቸው እኩል ከሆነ ጀሃነምም አይገቡም ጀነትም አይገቡም አሷሃበል አራት መካከል ላይ ይቀመጣሉ ነው ማለት ሁለቱም እኩል የሆነባቸው ሰዎች ጀነት እንዳይገቡ ሰይአው ወደኋላ ወጥሮ ይዛቸዋል። ጀሃነም እንዳይገቡ ሐሰና ይዟቸዋል። ተወጥረው አየር ላይ ነው የሚቀሩት። እንዳውም ሲራጥን ያልፉና ጀነትና ሲራጥ ጀሃነምን ተሻግረውታል። በሲራጥ ላይ ጀሃነምን የተሻገሩበት በሐሰናቸው ድልድይ ነው። ጀነት እንዳይገቡ ደግሞ ከኋላ ወጥሮ ይዛቸዋል ሰይአው። ስለዚህ መካከል ላይ ይቀራሉ። እነዚህ ነብዩ አለይሂ ሰላቱ ወሰለም ያስታርቃሉ። አየር ሁሉ ጀነት እንዲገቡ ወሁም እነዚህ ሰዎች ማናቸው? አህሉል አዕራፍ። አህሉል አዕራፍ በመባል ይታወቃሉ። የአዕራፍ ሰዎች ማለት ነው። የአዕራፍ ሰዎች አዕራፍ ማለት ተራራ ነው ወይም ደግሞ አጥር ነው። በጀነትና በጀሃነም መካከል ያለ አጥር ነው። በይነሁም ሒጃብ ወአለል አዕራፍ ሪጃሉን يعرفون كل بسمهم ما رلمون ونادوا اصحاب الجنه ان سلام عليكم لم يدخلوها وهم يطمعون اصحاب الاعراف سوره الاعراف انت قلتها سلا اعراف سوي سلم نناجرنا ان ذي اعراف سوي سلم مفسرون يتلاقي تنتان يتفوال اعراف سوي يميبالوت يجنت ما ادلهم يجحنم ما ادلهم حسناتهم وسيئاتهم اكل هنو باتهم ተራራ መካከል ላይ ናሉ። በዛ የጀነት ሰዎች ይታያቸዋል፣ በዚህ የጀሃነም ሰዎች ይታያቸዋል። አንሰላሙን አለይኩም ይሏቸዋል። ሰላሙን አለይኩም እናንተ የጀነት ሰዎች እንኳን ደስ ያላችሁ ይሏቸዋል። ወለማ ሱሩ ፈተፋሩሁ ከለጣአ አሰሃቢና ወደ ጀሃነም ሰዎች ደግሞ ዞር ብለው ሲያቸው ምን ይላሉ? ረበና ላተጃአልና ማአልቀው ምዝባልኒ ያአላህ ከበደለኞች እንዳታደርጉን ይላሉ። እንዳታደርገን ጌታችን ነው ይላሉ። በመካከል ተራራ ላይ ነው ያሉት። አዕራፍ የሚባለው ተራራ ነው። ትልቅ ተራራ በሁለቱ ጀነትና ጀሃነም መካከል ያለ ወይም ደግሞ አዕራፍ ማለት አጥር ነው ተብሏል። አጥር ነው። ወዱሪ በበይነሁም ቢሱሪ ለሁ ሳቡን ባጢኑሁ فيه الرحمه وظاهره من قبله العذاب ነው አይደል የሚለው። መካከል ላይ ይሄ ጅዳረን አዚል የሚባል አለ። ሁለቱን ሀገር የሚለይ ማለት ነው። ጀሃነምና ጀነትን የሚለይ አጥር ነው መካከል ላይ። የጀሃነም ሰዎች የጀነትን ሰዎች እንዳያያቸው ተዘግቶባቸዋል። እንዳይሄድ ወደዛ እንዳይገቡ ማለት ነው። መካከል ላይ አጥር ተዘርግቷል። ከዚህ በኩል የጀነት ጸጋለው አጥሩ በዚህ ነው። በዚህ በኩል ደግሞ ጀሃነም ይለበልበዋል። በዚህ በኩል ማለት እዚህ መካከል ላይ ያለው አጥሩ ምን ይባላል? አዕራፍ ይባላል ይላሉ። ወይም ተራራ ነው ወይም በጀነትና በጀሃነም መካከል ያለ አጥር ነው አዕራፍ ማለት ነው። እዚህ አጥሩ ላይ ወደ ጀሃነም አልወደቁም ወደ ጀነትም አልገቡም። መካከል አየር ላይ ያሉት ሰዎች አህሉል አዕራፍ ይባላሉ። ምንድናቸው? الذين استوت حسناتهم وسيئاتهم መልካም ስራቸውና መጥፎ ስራቸው እኩል የሆነባቸው ሰዎች ናቸው። እነዚህንም ያስተርቃሉ ነብዩ አለይሂ ሰላቱ ወሰለም። ገባችሁ? አላቀውኝ وهم اهل الاعراف وهم الذين حسناتهم وسيئاتهم እኩል የሆነባቸው ሰዎችና ነብዩ የሚያማልዱላቸው ጀነት እንዲገቡ وهم اهل الاعراف ያዕራፉ የተራራው ሰዎች የጎራው ሰዎች ናቸው ተብሏል። አላቀውልን ባንድ አባባል አሷበል አዕራፎች ናቸው ተብሏል። አሸፋዓቱ ሳሚና ስምንተኛው አሳራጅ ስምንተኛው የአማልዶ አይነት ስምንተኛው የአማላጅነት አይነት ስምንተኛው ሸፋዓቱ ሰለላሁ ዐለይሂ ወሰለም ነብዩ ያማልዳሉ። ፍድኹሊ ባዕዱል ሙእሚኒን ከፊል አማንያኖች እንዲገቡ አልጀና ጀነት እንዲገቡ ቢላ ሂሳብ ያለምንም ምርምር ولا عذاب ያለ ምንም ቅጣት ጀነት ያለ ምንም ቅጣት ጀነት እንዲገቡ ነብዩ አስተርካሉ ለምሳሌ ከሸፋዓቲ ሰለላሁ ዐለይሂ ወሰለም ነብዩ አስተርቀዋል አማልደዋል አላህን ጠይቀዋል ለማን ፊዑካሻ ኢብኑ ንስፋን ዑካሻ ኢብኑ ንስፋን ሰባሾች አሉ ያለ ምንም ሒሳብ ያለ ምንም አዛብ ጀነት እንዲገቡ አሉ አሉ ودعوا الله علي يا رسول الله اجعلني منهم الله كان الناس سويت اندادرغني دعوا ادرغوا لي علىكم قدمنا منال وانت منهم انت كنسنا ايذوها له ليلو سو تنسانا دغوا منالكم انينم دعوا ادرغوا لي قال اي سبقت بها وكاشا وكاشا قد محلل وكاشا فلاشونم على قدمه وكاشا عند ثوني قدمه ولكن تسلسلون يتتقطعوا كلهم انين انداي قرطوسنا انينم دغوا لعله منافق يهون اسلام አሁን ጀነት ላይ ተከፈተ ነበር ላ መከፈፋት ሰለላሁ ዐለይሂ ወሰለም في عكاشة ابن مسلم رضي الله عنه الله يذنلكنا عكاشة ابن مسلم بلا حساب ولا عذاب جنته يمجباته يتحرك على رجله يجادي الدنيا سبحان الله عن تنيرهم قالت بها النبي عليه الصلاه والسلام يقوم بين البشر في كل يوم من الايام سيدخل بلا حساب ولا عذاب لعله يسوي وجه لا يسرى معناته بك وجه لا يفتن ጀነት ተመስክሩለታል አልቋል አይደል አይፈራው በቃ ምክንያቱም ነብይ ጀነት እንደሚገባ እንደሆነ አድርጎ ነው ያደረገለት ማለት ነው ሌላ ሒሳብ ወላ አዛብ የሚገቡ ሰዎች ባህሪና ቃልና አይደል እነዛ የነዛን ሰዎች ባህሪ ይላበሳል ማለት ነው የነብዩ ዱዓ ዝም ብሎ ከንፈ አይቀርም ወካሽቱ ምን ይሰራብ ይላህ ሐይቱ ዳአ ለሁ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ዱዓ አረጉለት አይየኩነ ሚነ 70 አልፈን ከሰባሽዎች ውስጥ እንደደመር الذين انذ سباشوچ يتبالو يدخلون الجنه جنتي يجبالو بلا حساب ያለ ምንም ምርምር ፍተሽ ولا عذاب ያለ ምንም ቅጣት ይገባሉ البخاري ومسلم يذكروا ثنا ابو هريره في هذا الحديث وهذه الانواع الخمسه الباقيه الذي كهلا يقطناشو امستو يشاركوه فيها يغاروا النبي غيره ليلوچም من الانبياء نبياتهم يغاروا بنا شارك بكل والملائكه ملائكههم يدرادرالو والصديقين صديق يونيو سوتهم والشهداء شهداءهم سماعاتهم يوثرقالو ابو بامستو معناته ثمانت عينت امالاجنت نو ادلاينا يمجمراوچو ثلاثه خاصهم بالنبي صلى الله عليه وسلم اما الباقي الخمسه يقروا خمسه دهكم يشاركوا فيها النبي عليه الصلاه والسلام يجاروعتوان انما غير ليلوتين من الانبياء والملائكه والصديقين والشهداء الناس كلهم ابرياء مالجاب خمسه معنا خمسه خمسه عند عبد الرحيم خمسه عند النجار كثمنته فاهم خمسه عند خمسه عند النجار ايه انما يجنن سوى جنات ليجبو ايه لنبيو بتا خاص يجنن سوى جنات ليجبو خاص لنبيو اسات يجبوت اندوتو عند اسات يتفردباتو انديقرلاچو اصحاب الاعرافوتين حسناتهم ناسياتهم كل هنو باتهم مكاكل ترارو لا يالو ترارو نسوش يجلنا سوي درجاتهم امر كافل يجلنا سوي ليلا بلا حساب ولا حساب اني قبل ان ذا امسوا لي ليلو تنبياتهم يجبالو ملايكاتهم شدقوتهم شهاداتهم يجبالو واهل السنة والجماعة اهل السنة والجماعة يؤمنون يامنالو في هذه الشفاعات بان ذا امالا جنتوش يامنالو كلها تهلم يامن الله لثبوت أدلتها دليل وابد أمس أنكار راسل هنا وأنها النزيء أمال دو أينتوس لا تتحققوا أي الرجال كثب إلا بشرطين فهنا السمس فرسين فسكهون يقول ترناكو سمنت أمال دو الشعب النزي سمنتو سمنتم يمي كنونه كل السمس فرس يحصل لقال كل التكال سموه الله سمنتم ما يكهيدوا كل السم ما يتحققوا مال سمنتم على السنة والجماعة يؤمنون أنك تأمنون بهذه الشفاعات أهم بقوة ترناتوا بسمنتم يما استارك عينتوا سمانتنا كلها بهلهم لثبوت أدلتها دليل متأمت أنكارانا يهلهم تأنكارانا هلهم ثابتنا بقوة ترناتوا هلهم وأنها النزي سمنت أمال دو عينتوا سنبي يومي أصحي دواتوا يأرك عينتوا لا تتحققوا لا بشرطين ولتما سرت تموالفون جايك كهدي الزلايت أنكاك المادر عند سوحيد بتأمي التبلاش الزلايت شفاعة እኛው ራሳችን ስናደርገው የነበረ ወይ ቤተሰቦቻችን የሚያደርጉን ነገር ነው። በጣም ተነቃቂ አድርጉ። ሸፋዓ አለ ሁሉም ያምናል። ግን ሸፋዓን ያለ ቦታው ሁለቱ ሸርጥ ሳይሟላ ይፈጣል። እናያቸው ሁለቱ ሸርጥ በተነቃቂ። አሸርጡ አወል የመጀመሪያው መስፈርት እነዚህ ስምንቱ አማላጅነት ሊካሄዱና ሊደረጉ ዘንዳ ሁለት ሸርጦች ያስፈልጋሉ። ሁለት መስፈርት መሟላት አለበት። የመጀመሪያው ኢዝኑላህ አላህ መስቀድ አለበት ለሻፊዒ ለሚያስታርቀው አካል አይሽፋ እንዳስታርቅ ላስታራቂው እንዳስታርቅ ፍቃድ ይፈጸዋል መጀመሪያ። ስለዚህ ከፍቃድ በፊትኛ መጠየቅ እንችላለን አናውቅም። ለምሳሌ ያ ረሱላህ ጀን ያዙን አድኑ ሸፋዓሁኒ ከብሎ ይጠየቃል አሁን አይጠየቅም አናውቅም። ገና ራሱ አማላጅ ነው ነብዩ ታውቋል ናአም ያማልዳሉ። ወላኪን ማን ማንንም ያማልዳሉ ነብዩ የመልካማ ነው የሚመለመለው እነከለ ለዛ አይነት ወንጀል የሰሩትን ሰዎች መሐመድ እኔ ጋር አስታርቃቸው ብሎ አላህ እሚታረቁትንም አስታራቂውንም የሚመለምለው አላህ። ስለዚህ ነብዩ ማን ማን እንደሚያስታርቁ ገና ያውቁም ማለት ነው። ገና ፊመን ይስተሐቀተ አለይህና እሳት የተፈረደባቸው ሰዎች አሉ ሁሉንም ላያስታርቁ ይችላሉ። ከዛ ውስጥ የተወሰነ ወንጀል የሰሩት ለምሳሌ ዝሙት የሰራን ማያስታርቁ ከሆነ ሰው ያማ ሊያስታርቁ ይችላሉ አናውቅም። ከዛ ውስጥ ደግሞ ድግሪ ሊላይ ይችላል አናውቅም። እድሜ ልኩን ያማና አንድ አመት ያማ ሊያይ ይችላል አናውቅም ምን እንደሆነ። ስለዚህ መጠየቅ ያለብን ማንንም ብቻ ነው የሸፋዓን ባለቤት አላህን ብቻ ነው። ኩልላሂ ሸፋዓቱ ጀሚዓ የሱና ኢዝኑላህ የአላህ ፍቃድ መገኘት አለበት ለሻፊዒ ለማያስታርቀው አካል አይሽፋ እንዳስታርቅ ፍቃድ ይሰጣል መጀመሪያ ይሰጣ ነው። ከማቃለ ተዓላ አላህ ራሱ እንደብሏል መንዘለዲ ከቶ ማን ይሽፋዑ ያስታርቅ ሊያማልድ የሚችል እንደው አላህ ዘንድ እኔ ዘንድ ሊያስታርቅ እኔ ፊት የሚቀር ማን ነው? ኢላ ቢኢዝኒ በሱ ፍቃድ እንጂ በእኔ ፍቃድ እንጂ ማለት ነው። ጋይድ ፈርድ ፈተናድርጎ የሚናገረው ስለ ራሱ ነው አላህ። መንዘለዲ ከቶ ማን ነው? ማን ነው? ማንም የለም ማንም የሚደፍር የለም ማንም የሚደፍር የለም። መንዘለዲ ከቶ ማን ነው? ይሽፋዑ ሊያማልድ የሚችል እንደው አላህ ዘንድ ቀርቦ ይላል አላህ ራሱ ኢላ ቢኢዝኒ በሱ በጌታ ፍቃድ እንጂ። ስለዚህ ጌታ ፍቅዶ ነው ገና አስተራጅ ነው ፍቃድ መገኘት አለበት ማለት ነው። ሌላ ወማ ሚን ሸፊዒ አንድም አማላጅ የለም ኢላ ሚን በዕድ ኢዝኒ እሱ ከፈቀደ በኋላ እንጂ አላህ ከፈቀደ በኋላ እንጂ ማንም አማላጅ የለም። ሸፊዕ ማለት ነው ሌላ አገላለጽ ነው። ሸፊዕ ነው ሶርፊዬ ታውቃላችሁ ፈዒል ቢማዕና ፋዒል አዚም አሊም ከሪም አዚም ምንለው ማለት ነው። ፈዒል ቢማዕና ፋዒል አስታራቂ ማለት ነው። ወማ ሚን ሸፊዒን አንድም አማላጅ የለም ኢላ ሚን በዕድ ኢዝኒ እሱ ከፈቀደ በኋላ እንጂ። ስለዚህ አላህ ፍቃድ መገኘት አለበት አንድ። ሁለተኛ ሸፋዓ ሊፈጸም ዘንዳ ተቀባይነት ሊኖረው ዘንዳ ሁለት መስፈርቶች መሟላት አለባቸው። ትልቁ ተውሂዳችን ነው። ብዙ የቤተሰቦቻችን አቂዳና ተውሂድ በጣም እንትን ውስጥ የገባው በዚህ ነው። አሸርጡ ሳኒ ሁለተኛው መስፈር ሪዱላህ የአላህ ውዴታና ፍቃድ መገኘት አለበት። ለማን አሚል መሽሩዕ ለሁ እርቅ የሚደረግለትን አካል አላህ የተቀበለው መሆን አለበት። አላህ የአላህ ፍቃድ የአላህ ውዴታ የአላህ ፍቃድ መገኘት አለበት። ለማን አሚል መሽሩዕ ለሁ ምልጃ ለሚካሄድለት ሰው እርቅ ለሚደረግለት አካል ማለት ነው። ከማ ቃለ ተዓላ ይኸው አላህ ራሱ እንዲብሏል ምን ብሏል ወላ የሽፈዑነ አስታራቂዎች አያስታርቁም መላእክትም ይሁኑ ነቢያቶችም ይሁኑ ነብዩ መሐመድ አለይሂ ሰላቱ ወሰለምም ይሁን አያስታርቁም አማላጆች አያማልዱም ኢላ ሊማን ይርተዳ እሱ ለመረጠው እሱ የወደደውን አካል እንጂ አያስታርቁም። ተባባናል አስታርቀኝ አላችሁም ብቻ ነው የሚያስታርቁት ነብዩ እንጂ እንደ ፍቅር እንደ ውስጥ ላይ እንዳለ ነገርማ በሆነ ነብዩ አለይሂ ሰላቱ ወሰለም ያአላህ ያባቴ ነገር ነበር የሚሉት ቀድሞ አይደል እንዴ? ኑህ ስለማን ነበር መጠየቅ የነበረበት? አሳራቂ ሆናል አይደል ኑህ? ከሶስቱ ውጭ አምስቱ ላይ ይገባሉ ኑህ አይደል? ያአላህ የልጅን ነገር ነበር የሚሉት ልጃቸውን ያስቀድሙ ነበር። ለምን አብራካቸው ከፍታይ ነው። ወላኪን አላህ የፈቀደው ይሄን ወላ ይሽፈዑነ አማላጆች አያማልዱም ኢላ ሊማን ይርተዳ እሱ ለወደደውና ለመረጠው እንጂ። እናንተ አማላጆች እንደዛ አይነትን ሰው አማልዱ ከዚህ ውስጥ አሉትን ግን እኔ ጋር እንዳታማልዱ ይላል። እዛን ጊዜ እነማን መማለድ እንዳለባቸው አላህ ነው የሚመለምለው። ስለዚህ አላህን መጠየቅ ነው በሁለት እሺ ወይስማኡ አሽርጠይ ሁለቱም መስፈርት የተበተበ አንቀጽ አለ ቆሉሁ ተዓላ ይላህ ቃል ሁለቱም መስፈርቶች ይዟል ምን የሚለው ወከም መላእክን ስንትና ስንት መላእክት አለ ከሰማዋት በሰማያት ስንትና ስንት መላእክታዎች አሉ በጣም ብዙ አለ ማለት ነው ወከም መላእክን ስንትና ስንት መላእክት አለ ከሰማዋት በሰማያት ላ ቱግኒ ሸፋዓቱም አማላጅነታቸው የማይጠቅም ሸይአን ምንም አማላጅነታቸው የማይጠቅም ስንትና ስንት መላእክት አለ ጅብሪል መጥቶ ኡሊል አላህ ሽላይ ልስላ ምን ካልሆነ የተፈቀደለትን አካል ካልሆነ አምጥቶ የሚያስቀርቀው ማለት ነው ስንትና ስንት መላእክት አለ ከሰማዋት በሰማያት ውስጥ ላ ቱግኒ ሸፋዓቱም አማላጅነታቸው የማይጠቅም ሸይአን ምንም የማይጠቅም ኢላ ሚን ባዕዲ አይእዘንላህ አላህ ከፈቀደላቸው በኋላ እንጂ አላህ ከፈቀደ በኋላ ይጠቅማል ሸፋዓቱ አማላጅነታቸው አላህ ከፈቀደ በኋላ በሉ አስታርቁ ጀምሩ ይላል አላህ ይዘን ግዴ ይጀምራል ነው ለማን ይሻኡ እሱ ለፈለገው አካልና ወይርባ እሱ የመረጠውን አካል ነው የሚያስታርቁት ደግሞ ሁለቱም እዚህ ሳንቀጽ ተነግሯል መላእክቶች ምናቸው አይጠቅም ምን አለው ስንትና ስንት መላእክት አለ አማላጅነታቸው የማይጠቅም መቼ እንጂ ኢላ ሚን ባዕዲ አይእዘንላህ አላህ ከፈቀደ በኋላ እንጂ ያአላህ ፍቃድ መገኘት አለበት ማለት ነው አንድ ያም ደግሞ ለማን ይሻኡ ወይርባ አረፍ እሱ ለፈቀደውና እሱ ለፈለገው አካል ነው ደግሞ የሚያስፈልገው ሁለቱንም ይዟል ማለት ነው ተጓልተናል ደልተናል ስለዚህ ኹዝዲ ያ ረሱላህ አይባል ኹዝዲ ያ ረሱላህ ኹዝዲ ያ ሐቢበላህ ዲህ يقولونها في رمضان وفي الاذكار ለዛ ይባል فاجهر الكونين عشان ترسالتي وكلنا شفيعان اذا نعلو ذلتي منو منظوم على الارض فاجهر الكونين يهلت ثم اقر تايمن دهونو تنبيه هو يلا فاجهر الكونين عشان ترسالة يرسالة وطهي يرسالة وطهي يهونو تنبيه هو وكلنا شفيعان اصحراك يهونون اذا نعلو ذلتي عما كنت سادا لتن السراط لا يلا منظومه بطام يامرال تسيرا ولكن فيها شيء عقيدة لا يبقى يقول بطا رجيك بطا بطا بكتابه رجيك بطا هذا قاله مثل يكون شفاعا منك ايكو كنبي سايهون الله يا نبي شفاعا وفقا نبي داما لدن يا نبي شفاعا وفقا مثل يكون قل لله الشفاعة جميعا اما لا جنة يا الله يراسي يقلنا لفلقوا فتعة انك لنا استرقوا بلو بس فقا اني قرموا الناس درجة بكان الله جنة ማረግ ብቻ ነው የሚያገኘው ተጓልተናል አይደል አማላጅነት ካለፈ የሆነ ኤግዛምፕል ነግራችኋለሁ ለምሳሌ ግቢው ተቃዩትን በመርቃት ጊዜ የሆነ የሽልማት ዋንጫ ምናምን ይወስዱ ልጅ ይፈጣል አይደል በሚሰጥበት ሰዓት የሚጋበዘው አካል የክልል መስተዳድር ፕሬዝዳንት ይጋበዝና ይቀመጣል ዋንጫውን ሰጡልን ተብለው ይጠሩና መድረክ ላይ ወጥተው ዋንጫው ለሚሰጠው አካል ይሰጣሉ አይደል የሚሰጠው ፕሬዝዳንት ምንም አያገባው ፍጥብሎ ወደ መድረክ የሚጠራው የግቢው ፕሬዝዳንት ነው ለማን መስጠትም እንዳለበት የሚነገው የግቢው ፕሬዝዳንት እሱ የፈለገውን አምጥቶ የወደደው ያ ሰፈሪ ልጅ ነውና ብሎ አይሰጥም የለም ይኸው ሸፋ እንደዚህ ነው የግቢው ፕሬዝዳንት የክልሉ ፕሬዝዳንት መጥቶ የተቀመጠውና ይሄን ያደረገው በቃ ለክብር ብቻ ነው ቦታው ላይ የተጠጣው ለክብር ብቻ ነው ምንም ተቀሙ የለው ግን ክብር አለ ንገርም ክብር አለ ተመልካቹም ይሰጠውም ይሰጠው ሁሉ ይሄን ታያደልቃ ክብር ስላለው ነው ይሄን ክብር ያለው ነገር ይሰጠው ለብዩ አለይሂ ሰላቱ ወሰለም ሸፋዓውን አላህ ይመርጣቸዋል ናስካርቂላቸዋል ከዛ እነከሌን ይላቸዋል ለብዩ ሲያስታርቁ ምንድነው ንገርም ደረጃቸው ህዝብ መካከል አሳዩ ማለት ነው አላህ እንደዛ አይነት ደረጃ ያለው ማዕረግ ያለው የኔ ነብይ ነው ማለት ነው እንጂ ለብዩ አለይሂ ሰላቱ ወሰለም ለፈለጉ ሰው አይሰጡም ሸፋዓ እዚ وكر خالفة المعتزلة في الشفاعة وكر خالفة المعتزلة معتزلة وتتعرون في الشفاعة اما لا جنة بتملكته معتزلة وتبقام تتعرون لأهل الكبائر لأهل الكبائر لتلالك وانجل اللي فتأموا سويش في مدرقين ما استارك جرى شيء كهيد ما يكنون من عمل الناس من دنو أهل الكبائر جهنم مستيزو وترالهم منه معتزلة وتنا انما نبرو جهنم مستيزو وترالو أهل الكبائر من الأسفل من زنا مرة واحدة عندك عندي ساعة የተፋፋፈ ዝሙት የፈራ ሰው ከመን አደደ ሰነምን አልፈሰነ አንድ ሺህ አመት ጣውት እንደመለከ ነው የሚቆጠረው ነው ያለው በቃ አለቀ ጀሃነም ነው የሚወርደው ዝንተ ዓለም እዛው ነው የሚኖረው ነው ወላኪን ሙሽሪክም ማንለው ካፊርም ማንለው ሙስሊምም ማንለው መንዚለቱን በእነ መንዚለተይ ነው አይደለም ተነማናቸው ይላል ሙዕተዚላው ዝሙት የፈራ የፈረደ የተበቀ ያጣላ ምን ያደረገ ከባይሮ ወንጀልን የፈራ የጀሃነም ነው ዝንተ ዓለም ይጣን ነው ለክነ ካፊር ነው ሙሽሪክ ነው ስለዚህ ሸፋ ይደረግለት አይደረግለት ለምን ዝንተ ዓለም ጀሃነም ስለተፈረደበት አይወጣም ሐዋሪጆችና ሙዕተዚላዎች መካከለ ያለው ልዩነት ሐዋሪጆች ስም ይሰጡታል ካፊር ነው የሚሉት ዝሙት የሰራተው ካፊር ነው የሚሉት ጀሃነም ይዘውሽራል እዚህም ዱላ ላይ ካፊር ነው አሉት ሐዋሪጆች ሙዕተዚላዎችን ካፊርም ማንነው ሙእሚንም ማንነው ጀሃነም ግን ነው ተሩ አይቀርም ይሄ ስም ለውጥ ነው ጀሃነም ላይ ተገናኝተዋል ሁለቱ ስለዚህ አህሉ ሱነት ወልጀማዓ ደግሞ ላ ምክንያቱም ነብዩ አለይሂ ሰላቱ ወሰለም የተናገሩት ሙተዋቲር ሐዲስ አለ ቁርአንም ለምን ታደው አመነ ወአመለ አመለ ሷሊህ ماشي فاهم اللي كان عليه الصلاه والسلام نقرون حديث اكثر وقد خالفت المعتزله معتزله وتقرروا في الشفاعه فلا اما لجنه اهل الكبائر لتلك وانجل لفصموا سوت يمدرج نرق تقرروا يلم من المؤمنين للمؤمنين يمدرجوا نرق في من استحق النار وصاف يتجبوا مؤمن وصاف اللي جبا يتفردبت مؤمن لنور الاسلام توحيد يعني انهم من كان في قلبه مثقال ذره من ايمان ከጀሃነም ውስጥ ወጣን ነው ነብዩ አለይሂ ሰላቱ ወሰለም ያለው ሐዲስ ሰሂህ رواه البخاري ومسلم ደግሞት ማለት ነው ወጣን ከጀሃነም ውስጥ ወጣን ቀጣይ ውስጥ እንትን ስለነ ኢንሳፈሪስ እንቀራለን وفي من دخلها من يلالو في من استحق النار ساعه يتفردበት منهم كامانيان ساعه يتفردበትን الله يدخلها እንዳይገባ እርቅ የለም وفي من دخلها ساعه يገባም ሰው ደግሞ አይخرج منها እንድወጣ እርቅ የለም ነው ያለው በዚህ ተቃሩ አለ አንቺ እንትና ግልጽ ነው ገልጻችሁ አለ ግልጽ ነው ማለትም የተቃረሩት ሙዕተዚላዎች ያለፉትና የተቃረሩት ከባይር የሰሩ አማንያን ሙእሚኖች እሳት የተፈረደባቸው እንዳይገቡ እርቅ አይደረግም ብለዋል የገቡ እንድወጡ እርቅ አይከሄድም ብለዋል አይፊል ነው አልኻሊስ አምስተኛውን የማስታረቅ አይነት ማለት አምስተኛ ደረጃ ላይ የቆጠርናት እሷን ተቃረዋል የለም ነው والسادس ስድስተኛንም ተቃረዋል ስድስተኛው ፍረት ደረጃት بعد اهل الجنه የጀነት ሰዎች ካፊል ደረጃቸው እንዲጨምር የነብይ ያደረጉት እንዷ ተቃረዋል ሳይጨምርም ፈርቷል የሥራውን ብቻ ነው የሚያገኘው እዛ ብለዋል ግን ነብዩ አለይሂ ሰላቱ ወሰለም ደረጃውን ከፍ አድርገው ብለዋል ያ ማለት ከፍ እንዲደረግለት ከሥራም በላይ እንዲሰጠው ጠይቀዋል ማለት ነው من انواع الشفاعه يا املاجنتن عينت ستستنياون انا امستنياون تقرروا معتزله ويحتجون يكركرالو يمواغتالو مرجا دجوا يقربالو يقول تعالى يهن اللهن قال يمطالو فما تنفعهم شفاعه الشافعين بل فما تنفعهم اتتقماچو شفاعه الشافعين يا املاجوت املاجنت اتتقماچو نبلوالنا الله كبائر يسرو سوت የማንም የአማላጅ አማላጅነት አይጠቅማቸውም ብለው ነው የሚናገሩ አያው ግን ለዚህ አይደለም የሚመጣው ወልጁዋቡ አንሃ መልስኩ ሲሰጣቸው እንዴ አንሃ ይቻንቀብ ፈማተን ፈም ሸፋአቱ ሻፊ ኢማነት አንሃ ወሪደቱ ተሐቅል ኩፋር ካፊሮችን ነው ካዳኖችን ተውሂድን የጣሱትን ሰዎች ነው የአስታራቂዎች አማላጆች አማላጅነት የማይጠቅማቸው ለነዚህ እንጂ አማኝ ሆኖ የተሳሳቱትን አይደለም ተጓጣናል ዋሪደቱን የመጣች አንቀጥናት ያቅል ኩፋር ከሃዳኖችን ተመለከታ የመጣችናት በሆም ከሃዳኖች አለዲነ እነዛ ከሃዳኖች ላተንፈአሁም አጥቅማቸውም አው ሸፋአቱ ሻፊዒን ያማላጁት አማላጅነት አይጠቅማቸውም ፈደሐስ ነቅበሉ አመል ሙእሚኑን አማንያኖችማ ፈተንፈአሁም ሸፋአቱ አማላጅነት ይጠቅማቸዋል ቢሹሩጥያ መስፈርቷ ተሟልቶ ሀዛ ይህ ወቀደንቀሰመናሱ ሰዎች ተከፋፍለዋል የአምል ሸፋዓ አማላጅነትን በተመለከተ ሰዎች ተከፋፍለዋል ስለ ሰላሰቲ አስናብ ሶስት አይነት ጎሳ ነው የምንለው ሶስት አይነት ሰዎች ነው የምንለው ሙስሊሞች ውስጥ ማለት ነው እዚሁኛው ሙስሊሞች ውስጥ ሶስት አይነት ሰው ነው ያለው ሸፋዓን በተመለከተ እስኪ እንደተነው እንመለከት ሰው ልጆች ሙስሊሞች ውስጥ ያለው ሰው ልጆች በሶስት ተከፍለዋል አማላጅነትን የየውመል ቂያማ ወይንም የትንሳኤ ዕለት የሚደረገውን አማላጅነት ምድር ላይ የሰው ልጅ በሶስት ملكنا الملكات عاصم في الاول يا مجمروا ان ما ناتشوا غلو دنبر تلالفوال في اثباتيا اسوان بمارغاغت درجه لا دنبر يتلالفوال وهم النصارى ان ذي النصارى وش ناتشوا جبريل مريم اللي كان مالجين بس عدلتوا فالندال قدسان كله يادينالو بلاون يامنوا قدسان كله يادينالو بلاون يامنوا غلو في اثباتيا وهم النصارى نصارى وشنا والمشركون مشركون ناتشوا مشركون طاوتاتن كله يامنوا ينبروا من نبر يعني ها ما نعبدهم الا ليقربونا الى الله الزلفان ودي جهاتش انداقربوننا اندامالدينو لذي بيشانو من ناملكاتيو انجي فطرالو علالن بلوا المشركون فلذي غلو دنبر تلالفوال في اثباتها امالاجنتن بمارغاغد وهم النصارى انذي كهادانوس النصاراوشنا والمشركون مشركوشناچو وغلاتو الصوفيا دنبر يتلالفو الصوفياوشناچو وغلات يهونوس معناتن በጣም ድንበር የተላለፉትና መጠቅ ብለው የገቡት ናቸው ይሄ የተበላሸው ዝብ ያላለ ሁሉ ተመሳሳይ እኮ አይደለም ሳይብን ይላያል በይነሱፍየም እንትን አለ አይደል ደረጃ አለ ደረጃ አለ ሁላት ሱፍያዎች ናቸው የሚሉት ሁላት ليست ሱፍየቱ كلها ولكن لا خير في الصوفيه جملا خير له هذا حق حق حق هنا اغلاق الصوفية دمبر يتلالف الصوفياتنا والقبوريين قبوريين قبوريين قبرا ملاكيان قبرا ملاكيان النزي عاقب قواتال حيث جعلوا شفاعة شفاعة للقوال ما يعظمونه يمنع كبروس العاكل يستارك أننا البلوال عند الله الله زند يستارك أننا البلوال يمنع كبروس العاكل الكثير من كبروسه والكثير من البلوال يوم القيامة من انتبرين መቃብሩ ስራቱ ለምን ሶላት አስተግድን ለምን አስቆምም ለምን ሐጅ አታደርግም ተብሎ ሲጠየቅ ይሄው ኮሙደር ሙሪድ ምንድነው ያለው እሳቸው ይያሉ ነክር መንከር ጥያቄ አይመጣብኝ እንደውም ሸኹ ሙተ ሙሪዱ ሙተ ይባላል ከማሰሚያቱ ቅስ ተንታፊያ ተምቻለሁ ቅያሜ እንትን ቅሳን ሙሪዳቸው የሆኑ ሸኽ ታላቅ ናቸው ተብሎ ሲያገለግል የነበረ ለካቸው ሸኻድም የነበረ ሙተ ተቀበረ ልክ መረቡክ ወማዲኑክ ومن نبيه فصو في الثلاثاوش يتطيق الله للي مكابروش يتطيقوا ثملايكاوش يشخون سمتنا الجري وانا شخون ترى مكتونا جزنون تكبلوا الشيطة ممشاون مالك ممشاون كنكرنا منكر لا يتكبلونا دنيا مجد لا يورور الشيطة عدانوت مالك إيها هون إيه من يورا ولا من دهونا تاق الله كل سنو موريدين دلنا منو مشقرين لمنا مالك كان والله سبحانه ما من يدني هن هن بالله ما فعله النبي حتى الانبياء النبي يفصل الترجل اللي هو والله يقلد المقار لهم يفلق يبرر ولي بهم كابو بكر الصديق عدل من كان كنبي عدل كابو بكر الصديق بلا ولي يلم يفلق بهم لمن افضل هذه الامه بعد نبيها ابو بكر الصديق كنبي قتل ابو بكر الصديق يفلق ذيك امه وسط يال يمتك بسماء بيبرم በባህር ላይ እንደፈለገ ቢንፈራፈትም አበደን አወክር ስድቅ ላይ ሐታ ሶስቱ ክፍለ ዘመን ውስጥ ያሉት ሰዎች አይደሉም ለምን ነብዩ በራሳቸው ነግረውናል ኸይሩል ቁሩን ቀርን ثمለዲነ የሉነሁም ثمለዲነ የሉነሁም ብለዋል ሶስቱ ክፍለ ዘመን ውስጥ ያሉት ታክሉ ስለዚህ فكيف نعبدهم وكيف نتوكل عليهم وكيف نستشفع بهم هون الله اكيد يكون عقل عقل عقل يقبلهم نقل نجرون ቁብሩየትና ሁላቱስ ሁላቱ ሱፊያዎች ያጠርቁታል ይሄንን በጣም በጣም አይሱ ጃአሉ አድርጓል ሸፋአተ አማላጅነት አለ ብለዋል መይዓዝሙነሁ የሚያከብሩትን አካል እንደላህ አላህ ዘንድ አማልደናል ምንም ችግር የለም ባንሰግድም ባንጾም ባንሐጅም ነው እንተ መቃብር ጎብኝቶ መጥቶ ሐጅ አደረገ ሐጅ የሚባል ይኖር ይችላል ከዛ والله ሰለጠተል উম্মাহ ሱብሃንአላህ ወሰደት አልእስተዶ ከሸፋአተል ማዕሩፋ في الدنيا ልክ الدنيا ላይ እንዳለው ከሸፋ አንድ አማላጅነት አልማዕሩፈ እንደሚታወቀው አማላጅነት ፍዱንያ እዚህ ዱንያ ላይ እንዳለው እንደምናውቀው አማላጅነት እንደል ሙሉክ ባለ ስልጣናት እንጉዞ ይዘንድ እንዳለው እንጉሱ ጋር በጣቱ ላይ በመን ላይ በመን ላይ ብለ ተቀርባለህ የሚባል ነገር አለ ወይም ደግሞ ንጉሱን እንጉሱ ጋር ለመድረስ የተሰቦችን የሆነ ልጅን ምንም ምንም እሱ ላይ ይደፋል ምንም ችግር የለም ኦ እንተና ጋር እኛ ደርሳለ ችግር የለም እሱ ጋር በጣም እንግባባለን ብሎ የሆነ ሰው እንደሚወስድ እዚህ ዱንያ ላይ እንዳለው ሁሉ አፈራም ላይ ችግር የለም እነዚህ ሰዎች አላህ ወዳጆች ናቸው እነሱን አይደለም ተቃውሞ ያአላህን ወልዮች አይደለም ያአላህን ወልዮች والله ثم والله ثم والله اهل السنه والجماعه يحبونه يودعوا يحفقوا يكتلوا ولكن كالنفس جربا يعلسوا النفس يملكوا يمتصوا ይቺ ደሞ ቅስፋ ጫት ከቃመ ይሁንና እየተፈላ የሚወራ ቅስፋ ዝም ብሎ ባየር ላይ የሚል አየር ማለት ነው። ዝም ብሎ አየር ንፋ ወሬ መቃብር ውስጥ ያለ መንቻውን ምጥራቃውን ለኪርና ሙንከር ላይ ተቀብሎ ዱንያ ምድር ላይ ወረወሩ ይሄ ምን ይለት ይቀበሉ ሀላ ከሸፋአት المعروفه ታዋቂ የታወቀውን አማልዶ ይመስል ዱንያ ላይ እንደልሙሉ ከባለ ስልጣናት ዘን የሚደረግን ማማለድ ይመስል ልክዚህ እንዳለ ሁሉ እዛ ማንኛውም ይሄዳል ያማልዳል ይላል። እዚህ እንኳን ራስ ይፈቀደል ማንም ባትልቅ ንጉስ ጋር ቀርቦ ማንንም ያማልዳል የተፈቀደለት ንጉስ ጋር ሊገባል ይሄ ራስ ለይሰ ቢታቢት ነው ታዝላል ሐታ ፍማና ራሁ በይነን ትልቁ ዋናው ፕሬዝዳንት እንትን ይሁሉ ተማሪ አይገባም ከተማሪው ተወካይ ነው ዛይሩን ይገባል ምን ማይሄድ ነገር ራስ ነገር ፈጠለቡሃ የኔ ምንስ ዘመን ባለስልጣን ፈጠለቡሃ ፈለጓት ምን ዱንላህ ከአላህ ውስጥ ካለ አካል ፈለጓት ሸፋዓ كما ذكر الله تعالى الله عند نجرن عن المشركين فلا مشركوش الله عند نجرن انكم كان الله تقال اكل فلقوا مشركوشم كطاوت اتفلقوا نذينوشم كما يكبروا سوت فلقوا مشركوشم شروطبت ينبروا هوبل لات منات متلو يا سو انت لكونو فوتلو حالا فتربو نو يسو مثل فتربو يتسقله نو لام كجربو قدسان الله كفوتو جربا قدسان الله كمقابر جربا قدسان الله እነሱም ከመያከመልኳቸው ጀርባ ቅዱሳን አለ በቃ ከሁሉም ጀርባ ቅዱሳን አለ የነሱ መሪምን የምትከለከል ከሆነ ያንተን አልከስ የነሱ አለበት ማለት ለምን እንደውም ራሱ ተመልከቱ والله እንደው መሽ ወድ እንኳን ቢኖር ሸፋ አለ ቢባል የመሪም እንኳን ይሻላል ይሄ ለሃ ደረጃቱ ይሄ መሪም አዝራ ይሄ ኡሙ ኢሳ ብኒ መሪም የኢሳ እናት ናት ቁርአን ላይ ሲድቀቱን ተብላ የተፈረደል የአላህ ታላቅ ደረጃ የሰጣት ናት እንደዛ አይነት እንኳን እዚህ ግን ቁርአን ላይ የለለሰውን የሚያመልክ ሱብሃንአላህ ገና ወልጅ ምን አይሆን አናቀምኩ ሀታ ራሱ ከኔ ወልጅ ነበረው ወልጅ ነው ብሎ መናገር ሳይቻለም ዑለማዎች ይከለከላሉ ለምን አላህን የሚፈራ ከሆነ ወልጅ ሱም ከኔ ወልጅ ነው ብለ በዘር ታና በዘር ሀረግ ምናምን የሚወራረግ አይደለም እንትና ወልጅነት ማለት እንደዚህ ሰው ቤተሰብ በዘር የሚሄድ አይደለም እሺ የለም ተቅዋ ያለው ሁሉ ወልጅ ነው ተቅዋ ያለው ሁሉ አላህ አላ እና ኡለ አላህ ላ ኸውፍ አለይሂም ወላ ሁም ይህዘኑን ብሎ ወልዮችን ሲገልጽ ምንድናለ? አለዲና አመኑ ወካኑ የተቁ በአላህ ጠንቅቀው ተውሂዳቸውን አስተካክለው አመኑ አላህን የሚፈሩ ዋጅባቶችን የሚያሟሉ ናቸው ብሏል አላህ እንጂ በዘራ አይነካ በዘራ አይነካ ሹልቃት ይላል ነህ ሰም ነአን ነማናንዲ ሹንኩ ሰሉ ፈጠለቡሃ ምን ዱንላህ ካላሁ ጥካላ አካል ጠየቁ ከማ ذكر الله تعالى الله እንደነገረ አኔ ሙሽሪኪን ከሙሽሪኮች አላህ ስለሙሽሪኮች እንደነገረ በተመሳሳይ መልኩ አሽን ፈጣን ሁለተኛው የሸፋአን አይነት አከሄድ ደግሞ ሁለተኛው አይነት ቆሙ ሙዕተዚላው አልኸዋሪጅ ሙዕተዚላውና ኸዋሪጆች ናቸው በሸፋ ዙሪያ ላይ ሁለተኛው አመለካከት ሙዕተዚላውና ኸዋሪጆች ጋለው እነዚህ ደግሞ ድንበር ተላለፉ በምን ሲነስ ቢሸፋአ ሸፋአን ጭራሽ የለም በማለት እነዚህ ደግሞ ድንበር ተላለፉ ሙሽሪኮች ነፋራዎች ሁላቱ ሱፊያ ቁብሩዮች እነዚህ በቃ ማንኛውም ቅዱስ የሆነ እኛ የምናከብረው እኛ ሙሪድ ሆነለት አካል ሁሉ ያድናል አላህ ዘንድ ያስታርቀናል ምንም ጣጣ የለም ባይሰገድም ባይጾምም ማለት እነዚህኞች ደግሞ ጭራሽ ማማለድ የሚባል ነገር የለም ማለት እነማን ሙዕተዚላዎችና ኸዋሪጆች ካለው في نفي الشفاعة እነዛ في إثبات الشفاعة شفاعة የለም በማለት ድንበር ተላለፉ فأنكروا شفاعة النبي صلى الله عليه وسلم የነብዩን አማላጅነት ራሱ ውድቅ አደረጉ وشفاعة غيره የሌላውንም አካል አማላጅነት ውድቅ አደረጉ في أهل الكبائر ለልቅ ወንጀል በሰሩት ሰዎች ላይ ለሰሩት ሰዎች የሚደረገውን አስተራቂነት የለም አይታረቁም ከባይር የሰሩት ሰዎች ጀሃነም ናቸው እርቅ የሚባል ነገር የለም ይሄ ሙተዚላዎችና ኸዋሪጆች ናቸው አለ ከባይር ላይ ሁለት አይነት አመለካከት አለ ብያቸው ምን ነበር ሙተዚላዎች ምንድነው ሙከረ بين المنزلتين لهم منزله بين المنزلتين من خارج الاسلام متجلات على الكبائر جهنم مسدود ترالون من هذه الدنيا لا يمكن صيامي بمسك الله يعني صيامي مسك سنه ما ناتش قال خوارج سنه صيامي مسك كافر من بين يسرى كافر يسرى كافر من خوارج متجلات من دين من كافر ما يبال ምንም ማይባል መንዚለቱን በእነ መንዚለቴ አይ ወይ ካፊር ወይ ሙእሚን እንጂ መንዚለቱን በእነ መንዚለቴ በቁርአንም በሐዲስም የለም ወይ ካፊር ነው ወይ ሙእሚን አስንፉ ታሊስ ሶስተኛዎቹ ደግሞ ሶስተኛ አማላጅነትን በተመለከተ ሶስተኛ ቦታዎች ሆም አልሱነቲ ወልጀማዓ አልሱነቲ ወልጀማዓዎች ናቸው። አስበቱ ሸፋ አማላጅነትን አረጋግጧል። አላውስቂ በተስማማ መልኩ አላውስቂ ማጃአት ቢህ ንሱሱ ልቁርአንያ ወልአሐዲሱ ነበዊያ ነብያዊ ሐዲሶችና ቁርአናዊ አንቀጾች ጋር በተስማማ መልኩ አጥብቀዋል። በዚህ መልኩ ማለት ነው አላውስቂ በተስማማ መልኩ ማጃአት ቢህ ከመጣው ጋር አንሱሱ ልቁርአንያ የቁርአን ጥቅሶችና ወልአሐዲሱ ነበዊያ ነብያዊ ሐዲሶች ጥቅስ ጋር በተስማማ መልኩ አረጋግጧል። ፈአስበቱ ሸፋአተ ሸፋአን አረጋግጧል ባይሆን ቢሹሩጥሃ መስፈርቷን አማልቶ ማለት ነው። ስንት መስፈርት ነው? ሁለት። አንደኛው ምንድነው? ከድር አማላጅነት ተቀባይነት ሊኖረው ዘንዳ ሁለት ሸርጦች መሟላት አለበት። አንደኛው ምን ነበር? አላህ መፍቀድ አለበት። አንድ እከሌ በሉ አማላጅነትን ጀምሩ ተብሎ ተመልመለው ሰዎች ታላላቆች ሰዎች እንደማልዱ ፍቃድ ይሰጣል። አንድ ሁለተኛው ምን ነበር? የሚያማልዳችሁ እርቅ የሚደረግላችሁ ሰዎች ዲበቃና ሰላም አለይኩም ወራህመቱላሂ ወበረካቱ።